ያምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤትስ ክሰራ እንኳን ቤትና የለኝም አጥር ደጃ ጣለው ኮኮብ ስቦት ወበል ማሲንቆ ወበል ክራር ዝፈላ አገሬ ወበል ዋሽንቴ አንተ ማሲንቆ ስታይ ሰው ታኮ እንኳን አደረሰ

ስሙት አባታ ተቀመው የታፈቀታ እሽሶ ማካለ አንደበርታ እሳት ተፋለ አንደኛኝ ወጀነው ታሪው ተወፋ አባታ ተቀመው የታፈቀታ እሽሶ ማካለ አንደበርታ እሳት ተፋለ አንደኛኝ ወጀነው ታሪው ተወፋ አድማጮቻችን እንደምን ከርማችኋል ይያልን ዘወትር አድማጮቻችን እንደምን ከርማችኋል ይያልን ዘወትር እሁድ ከኦንዳሮሳ ጋር በመተባበር ከ8 ሰዓት ጀምሮ የምናቀርበውን ልሳን የአማርኛ ፕሮግራም አሁን ጀምረናል። አብራችሁን እንድትቆዩ እንጋብዛለን። በኤፍኤም ለምታዳምጡን 87.9 ላይ እንገኛለን። በኢንተርኔት ለምታዳምጡን ደግሞ www.ondarosa.info ብላችሁ በቀጥታ መግባት ትችላላችሁ። አስተያየት ለምትሰጡ 0649175 ላይ እንገኛለን። በድጋሚ አብራችሁን እንድትቆዩ እንጋብዛለን። ዋላገር ለስስተሰዋለስሰው ነበር ምንኛ ተበለመደላምድሽ ታላቅ ስለና ይወደጣብሽ አባታ ተቀመው የታፈቀታ እሽሶ ማካለ አንደበርታ እሳት ተፋለ አንደኛኝ ወጀነው ታሪው ተወፋ አባታ ተቀመው የታፈቀታ እሽሶ ማካለ አንደበርታ እሳት ተፋለ አንደኛኝ ወጀነው ታሪው ተወፋ አድማጮቻችን በድጋሚ አብራችሁን እንድትቆዩ እየጋበዝን አስተያየት ካላችሁ 0649 1750 ላይ እንገኛለን። እስቲ ሰሞኑን እንግዲህ በተለያየ ጊዜ ስለ ቴዲ አፍሮ ዘመን ዘፈን እያዳመጥን እንገኛለን። ወደዛ ከመግባታችን በፊት እስቲ ይሄንን ሙዚቃ እንጋብዛችሁ። ቴዲ አፍሮ ምን ዘፈነ? እንዴት አቀነቀነ? ምንስ መልእክት አስተላለፈ? በሚል አቶ አለማየሁ ገበየሁ በአፕሪል 25 ላይ ያሰፈሩትን እናቀርብላችሁ። እነሆ አገሬው የቴዲ አፍሮን ጥቁር ሰው ከፋሲካ ጀምሮ እስካሁን እያጣጣመ ይገኛል። አድማጩ ሙዚቃው የፈጠረበትን ስሜትም በተለያዩ መንገዶች እየገለጸ ነው። እንደተጠበቅኩት አላገኘሁትም። ከማውቀው ደረጃ ወርዶብኛል። ጥሩ ነው። በጣም አርክቶኛል። የሚሉናቸው አስተያየቶቹ በርግጥ ያብዛኛው ሰው ፍላጎት ወይ ደህትኛው ይወርቃል የሚለውን መልስ ለማግኘት እንደ አውሮፓ መገናኛ ብዙሃን አስተያየት አሰባስቦ ደምሮና ቀንሶ የሚነግርልን አካል የለንም። ስለዚህ አስተያየታችን የግምት ትራስ ላይ የተደገፈ መሆኑን ማወቅ ያስፈልጋል። ወደምሳሳው ከሚገለጹ ሐሳቦች በተጨማሪ የተወሰኑ ዘፈኖች ላይ ከረር ያሉና ምናልባትም ታሪካዊ ማስረጃዎችን የደገፉ ክርክሮችና ውይይቶችም በማህበራዊ ገጾች አንብበናል። በዚህ ረገድ የካሴቱ መጠሪያ የሆነው ጥቁር ሰው የታሪክና የስም መዛባት ችግር እንዳለበት ተጠቁሟል። የቴዲ አብዛኛው ዘፈኖቹ ርዕስ ጉዳይ ፍቅር ላይ መወደቃቸውን እየተነገረ ነው። የግጥሞቹም ጥንካሬና ብስለት የሱ አለመምሰል እያለን ነው የሚሉ ወገኖችም ጥቂት አይደሉም። እነዚህና ሌሎች ደቃቅ አስተያየቶች መኖራቸው እውነት ነው። በርግጥ ቴዲ አፍሮ ምን ዘፈነ? እንዴትስ አቀነቀነ? በአዲሱ አልበሙስ ምን ነገረን የሚለውን አጀንዳ ብዙ የሚያከራክርና የሚያጽፍ በመሆኑ እኔም ስሜቴን ላካፍል ፈለኩ። የሙዚቃ ንጥረ ነገሮች ስለሆኑ ፒች scale harmony rhythmና melody በዝርዝር የምለው ነገር ግን አይኖር። አጠቃላይ ምልከታ የቴዲን ሙዚቃዎች ካቅጣጫ አንጻር እንመደባቸው ብንል ፍቅር፣ ታሪክ፣ ተስፋና ፖለቲካ ላይ ይወርቃሉ። እነዚህን አንጓች እንዴት ሰነጣጣቃቸው ስንል ደግሞ ስልቱን እናገኛለን። የዘይቤ አጠቃቀሙ በዋናነት ሊጠቀስ የሚችል ነው። እንደሚታወቀው ዘይቤ ግጥም ብሩ ሆኖ ለአይነ ህሊና እንዲታይ ለእዝነ ህሊና ኮለል ብሎ እንዲሰማ በአጠቃላይ ጣምና ለዛው እንዲታወቅ የማድረግ ኃይል አለው። የቴዲ ሙዚቃዎች በሙሉ የዘቤው የበለጸጉ ናቸው ማለት ባያስደፍርም ንጽጽር ደጋጋሚ ተምሳሌት በተለይም ደግሞ አሌጎሪ የተሰኙት ዘቤዎቿ በስራዎቹ ውስጥ ይታያሉ። ላብነት ስለ ፍቅር ባሻው ኃይልና ፊዮሪናን አሌጎሪ ውስጥ መመደብ ይቻላል። አሌጎሪ ማለት አንድ ትርጉም ያለው የሚመስል ነገር ግን ውስጡ ሲመረመር የማይታይ ትርጉም ያለው ሐሳብ የጥቁር ሰው አልበል ሌላኛው የጎላ ስልት ዜማዎቹ እንዲወደዱ ያጃቢዎቹ ሚና እንዲጎላ መደረጉ ነው። ከ11ዱ ዘፈኖች ውስጥ ካጃቢ ሚና የጸዱት ህልም አይደገምም እና ጨዋታሽ ብቻ ነው። ሌሎች መደበኛ አጃቢዎች በሆታ በቀረርቶ በጸናጽል በሌሎች ቋንቋዎችና በጸጋይ ግጥም የታቀፉ ናቸው። ቴዲ ይቅርታ ቴዲ እንደዚህ አይነት ነገር ያበዛል ለምንድን ነው ስል አንድ ጓደኛዬን ጠይቄ ነበር። ብቻውን መብላት ስለማይፈልግ ነው አለኝ እየሳቀ። መልሱ ቀልድ መሆኑ ግልጽ ነው። እውነታው ግን የሙዚቃውን ቅርጽ ለማሳመር ዘፈኑን ለማድመቅና ባድማጩ እዝና ህሊና ውስጥ ሰምጦ እንዲቀር ለማድረግ ነው። ጥቂት እውነት ከፈለጋችሁ ፊዮሪና ስለ ፍቅር ጸባይ ሰናይና ኃይል የሚባሉት ሙዚቃዎች ውስጥ አጃቢዎቹን ደጋግማችሁ ስሙ። በማግስቱ ብቻችሁን እነዚያን ቃላት ትደጋግማላችሁ። ምናልባት የጥንቱ ኮርስ ለየት ባለ ስልት እየተጠቀመበት ይመስለኛል። በ5ኛውና በ6ኛው መቶ ክፍለ ዘመን በግሪክ ታዋቂ ቲያትሮች ውስጥ ለድምቀት የሚጠቀሙበት ኮርስ ወደ ሙዚቃ የተሸጋገረ መሆኑ ይታወቃል። በእርግጥ ኮርስ ባንድ ሙዚቃ ላይ ሁለትና ከዚያ በላይ የሆኑ ሰዎች ሲያቀነቅኑት ነው። ቴዲ በስልቱ ያንበሳውን ድርሻ ይዞ በጥቂት ቦታ ነገር ግን በአስፈላጊው ምዕራፍ ላይ አጃቢዎቹ ጎልቶ እንዲወጡ አድርጓል። እውነቱን ለመናገር ግን እጀባን ከመጠን በላይ በመጠቀሙ ጩኸት የበዛ አስመስሎታል። ዝርዝር እይታዎቹ ታሪክ ቀመስ ሙዚቃዎች ጥቁር ሰውና ስለ ፍቅር የብዙዎች መነጋገሪያ መሆናቸው ብቻ ሳይሆን ካነሱት ጭብጥ አንጻር ትልቅ ትኩረት የሚደረግባቸው ይመስለኛል። በእርግጥ ስለ ፍቅር ከላይ እንደገለጽኩት ከመልእክት አንጻር አሊጎራዊ ይዘት ያለው ነው። በጥቁር ሰው ሙዚቃ ውስጥ ባልቻ ፊታውራሪ ኃይለ ጊዮርጊስ አሉላ መንገሻ ገበየሁና ጣይቱ ተጠቅሷል። ታሪኩ የሚጀምረው ያጼ ሚኒሊክን የክተት ጥሪ በማቅረብ ነው። ወዲያው የእያንዳንዱ ገድል ይቀርባል። ቴዲ ባልቻ አባቱ ነፍሶ መድፉን ጣለው ተኩሶ ባለው አቀራረብ ላይ መድፉን የጣለው አባተ ቧ ያለው መሆኑንና ባልቻ መድፍ ተኳሽ እንዳልነበር የቀረቡ ክርክሮች ነበሩ። በእርግጥ አባተ ይህን መሰሉ ገድል ነበረው። በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን አበሻ እንዳይደርስ አባተ በመድፎ አምሳውን ሲጥል ባልቻ በመትረየስ ነጥሎ ሲጥል በሚለው ግጥም ውስጥ የስራ ድርሻውን የጠቆመ ይመስላል። ይሁን እንጂ በጦርነቱ ጠዋት ላይ ገበየው ሲሞት የተተካው ባልቻም ሌላ ተግባር እንደነበረው የሚጠቁም ሐሳብ አለ። ገበየው ቢሞት ተተካ ባልቻ መድፍ አገላፈጭ ብቻ ለብቻ። ቴዲ በግጥሙ ላይ ሰፋ ያለ ድርሻ የሰጠውን ባልቻ ከዚህ አንጻር ማጉላት ፈልጎ ሊሆን ይችላል ብለን ለማሰብ መንገዱ ዝግ አይደለም። እንደ ባልቻ ሁሉ የፊታውራሪ ሀብተ ጊዮርጊስ ያደዋ ሚና ትልቅ አልነበር የሚሉ መከራከሪያዎችም ነበሩ። በነገራችን ላይ ሀብተ ጊዮርጊስ በጦርነቱ ዋዜማ ላይ በሰጡት ምክር ኋላም ባሳዩት የጦር ስልት የጦሩ መሪ እስከ መሆን ደርሰዋል። እኚህ ሰው ቀደም ባለው የወላሞና የእምባቦ ጦርነት ላይ የሀብቴ ጦረኛ አጋሞ መቁረጥ ያውቃል የሚኒሊክ ጠላት ልመንጥረው ይላል ተብሎ ተዘፍኖላቸዋል። በጦር ስርት ብቻ ሳይሆን በዲፕሎማሲና በፍርድ አሰጣጥ የነበራቸው ችሎታ ከሌሎች የላቀ ነው። በአንድ ወቅት ሁለት እንግሊዞች ያለ ፍቃድ በኬንያ በኩል ወደ ግዛታቸው ሲገቡ ተገደሉ። ቆንሲሉ ኡ አለ። ሚኒሊክ ጉዳዩን መክረን መልስ እንሰጣለን በማለት አባ መላን ያስጠላሉ። አባ መላ አልተጨነቁም። ሰውየውን ወደ እኔ ላከውና አነጋግረዋለሁ አሏቸው። ቆንሲሉ አባ መላ ፊት እንደቀረበ ዜጎቼ ደማቸው ስለፈሰሰ መሬቱ ይሰጠኛል። በሀገራችሁ ይህን መሳይ ደንብ አለ? ጠየቁ። አዎ፣ መለሰ ቆንሲሉ። እንግዲያውስ የቴድሮስ ልጅ አለማየው በሀገራችሁ ስለሞተ ለኛ ለንደንን ስጡን፣ እናንተም ይህን ሰዱ ብለው ወረቀቱ ላይ ጽፈው ከፈረሙ በኋላ በልፈር ፊርማህን አኑር ይሉታል። ቆንስሉ አልፈርምም ብሎ ወጣ። ሚኒሊክና ጣይቱ ከደስታቸው ብዛት አንገታቸውን አቅፈው ሳማቸው። በመሆኑም ያለው ታሪክ ከቴዲ ግጥም ጋር የሚፋለስ አይደለም። በእርግጥ በአድዋ ዘመቻ ወቅት ትልቅ ጦር ይዘው የዘመቱት ራስ መኮንን፣ ራስ ሚካኤል፣ ራስ ወሌ፣ ራስ ወልደ ጊዮርጊስ፣ አዛዥ ወልደ ጻዲቅና ደጃዝማች ተሰማ ናደው በግጥም ውስጥ ቦታ አልተሰጣቸው። በአንድ ዘፈን ይህን ሁሉ ነገር ማካተት ይከብዳል። በሌላ በኩል በስነ ጽሁፍ የገጣሚው መብት የሚል ሀሳብ አለ። ቴዲ በዚህ መብቱ ተጠቅሞ ለስራው የሚያመቸውን ብቻ ለቅሞ ያስገባ ይመስለኛል። ከዚህ ይልቅ ስለ ሚኒሊክ እንደ መስፈኑ ላይቀር የእሳቸውን ስራ ለምን አጉልቶ አላቀረበውም የሚለው ሀሳብ መነሳት ያለበት ይመስለኛል። ለአድዋ ትልቅ መሰረት በጣለው የአምባላጌ ድል ላይ ሚኒሊክና የጦር አዝማቾቹ ምርጥ ታሪክ ነበራቸው። በድል ውስጥ ጀግኖች መፈጠራቸው አይቀሬ የመሆኑን ያህል ድሉ ሲነሳ ውጤቱ ገዝፎ የሚታየው ከሚኒሊክ አመራር አስተሳሰብና አስተዳደር አንጻር ነው። ቴዲ ሚኒሊክ ጥሪ ብቻ እንዲያቀርቡ አድርጎ የግጥሙን ደመና ስጋ የሞላው በሌሎቹ ብዙ ቅርንጫፎች ነው። ይሄም ሚናቸው እንዲደበዝዝ አድርጎታል። ግጥሙን ዝም ብሎ ያየ ሰው የተጻፈው ለባልቻ ነው ወይስ ለሚኒሊክ ብሎ ሊጠይቅ ይችላል። በተረፈ ግን ጥቂትም ቢሆን የሚኒሊክ የክተት ጥሪና የተሰጠው ምላሽ ምልክቱን ከፍ እንዲል አድርጎታል። አድዋ ሲሄድ ሚኒሊክ ኑ ካለ አይቀርም በማርያም ስለማለ፣ ታዲያ ልጁስ ሲጠራው ምን አለ? ወይ ወይ ሳልለው ብቀር ያኔ እኔ አልሆንም ነበር። እኔ ጥሪው ብቻ ሳይሆን የህዝቡ የተጠራበት ስልት የሚኒሊክ የአመራር ጥበብ ያሳያል። ህዝቡ ሚኒሊክም ሆነ ማርያም ሳይፈራ ሳያከብር ቢቀር ኖሮ ውጤቱ ምን ይሆን ነበር? በቀላሉ ኢትዮጵያ የነጻነት ተምሳሌት የአፍሪካም ሆነ የዓለም ጭቁን ህዝቦች ሞዴል አትሆንም ነበር። Ad was it mini lik nu kale ስለማለ ራይ ከርም በማርያም ስለማለ ታዲያ ለጁስ ሲጠራ ምናለ ወይ ሳንለው ፍቅሪያን እኔና ሩን ነበር ወይ ሳንለው ፍቅሪያን እኔና ሩን ነበር እኔና ሩን ነበር እኔና ሩን ነበር እኔና ሩን ነበር እኔና ሩን ነበር ለፍቅር በንጽጽራዊ ዘይቤ ጎልብቶ አሊ ጎራዊ ውጤት የሚያርፍ ስራ ነው። እግር ይዞ እንዴት አይሄድም? ሰው ወደፊት አይራመድም? አፈር ይዞ ውስጥ አረንጓዴ ለምን ይሆን የራበው ሆዴ? የቴዲ ዋና ጥያቄ ያለው እነዚህ ስንኞች ውስጥ ነው። እግር የርምጃና የድገት ምልክት ነው። በርግጥ እግር ይሄድ ዘንድ የተመዛዘነ ፍቃድ ከአምሮ ይፈልጋል። አምሮአችን በውቀትም ሆነ በቅንነት ደመና ነርቦች ስላልተሞላ እያለን ተርበናል። እያለንም ከደህነት ወለል ፈቃላልን። ይሁን እንጂ ፍቅር ካለ በጋራ ማቀድ መስራትና ውቀትን መጨበጥ እንደሚቻልም ይጠቁመናል። ጥቁምታው ወደ 17ኛው ክፍለ ዘመን የሚሻገር ቴዲ የጥበብ መሰረት እንደነበር ሊያሳየን የሞከረው በንጉስ ፋሲለደስ አማካኝነት ነው። እንደሚታወቀው ፋሲለደስ በ1936 ዓመተ ምህረት አስደናቂዎቹን ግንቦች ገንብቷል። ከዛ በፊት በድንጋይ መስራት የተለመደ አልነበረም። ጎንደር እንደ አውሮፓ ዑነተኛ የከተማ ቅርጽ ለመያዝ የበቃችው ከፋሲለደስ በኋላ የመጡ መሪዎች እዛው መክተው መቻላቸውና የባህል የንግድ አስተዳደር ማዕከል በመሆኗ ነው። በፋሲለደስ ዘመነ መንግስት የሸዋው ስብስብ የሆኑት ተዋህዶና የጎጃምና ትግሬው ስብስቦች የነበሩት ቅባቶች በፈጠሩት ውዝግብ የሀገሪቱ ፖለቲካ ተመሰቃቅሎ እንደነበር ይታወቃል። ቴዲ አፍሮ የሃይማኖት ዕውቀትና ጎበዝ ጸሐፊ የነበረውን ዘሪያቆ ወይም አለማንቱ ያለውን ላሊበላ ለጥበብ ምሳሌነት ለምን አልመረጠም ብሎ መከራከር አይቻልም። ይህም የገጣሚ መብት ነውና። የጥበብ መሰረት ነበርን። ይህን ሀብት መነሻ በማድረግ ዛሬ የሀገር ጅራት የሆነችው ሀገር ማሳደግ እንችላለን ነው የሚለው። የት ጋር እንደሆን ይታየኛል የጥበብ መሰረቱ። የኋላ ከሌለ የለም የፊቱ። ሳይራመድ በታሪክ ምንጣፍ ሰው አይደርስም ከዛሬ ደጃፍ በማለት ነው። ይህ የፖለቲካ ሰዎችን አስተሳሰብ የሚሞግት ሀሳብ ነው። አካሄዳችን ደርግ ዘውዱን አበሻቅጦ ኢህአደግ ደርግን ረግሞና አስረግሞ መሆኑ ይታወቃል። የኋለኞቹን ለዛሬው ድክመት መሸፈኛ ማድረግ የተለመደ ነው። እድገትና ንጽጽር ከራስ ጋር ሳይሆን ካለፈውና ከወደቀው ስራአት ጋር ነው። ቴዲ ሁልጊዜም ከኋለኛው ራሱን የቻለ ምርጥ ተመክሮ ስላለው እናከብረዋለን። መነሻ እናደርገው የሚል ይመስላል። የዚህ ዘፈን ንጽጽር ከፖለቲካው ዓለም አልፎ መንፈሳዊ እምነት ያሳያል። አንተ አብርሃም የወሪት ስባት የነስማኤል የይስሐቅ አባት ልክ እንደ አክሱም ራስ ቀርጿት ራሴን በፍቅር ጧት ትኩሳት ነፍሴን። ቴዲ አብርሃምን ለምን ተጠቀመ ብለን ስንጠይቅ የነበረውን ከፍተኛ ፍቅርና በፍቅርም ያገኘውን የድል አክሊል እንመለከታለን። አብርሃም በ86 አመቱ እስማኤልን የወለደው ከሚስቱ ሳራ ሳይሆን ከሰራተኛይቱ ነበር። ካረጀው በኋላ እንዴት ፍትወት ይሆንልኛልን የሚል አስጨናቂ ጥያቄ ራሱን በሚጠይቅበት ጊዜ ደግሞ ከሳራ ይስሐቅን መውለድ ችሏል። ለእግዚአብሔር ፍቅር ሲል ደግሞ በስንት መከራ የተወለደውን ይስሐቅን ለመስዋዕትነት እንደ በግ ሊያርድ በሞሪያ ተራራ ተገኘ። ልጄ ለምን ተመታ ብሎ ጦርነት የሚያውጅ እንጂ የሚወደውን ልጅ ለመስዋዕትነት የሚያቀርብ ቤተሰብ ይኖር ይሆን? እውነተኛ ፍቅር በመኖሩ ግን አብርሃም ራሱም ሆነ ልጁ ተባረኩ። የሚፈልገውን አግኝቶ 175 ዓመታት ኖሯል። ቴዲ ከታሪክም ሆነ ከመንፈሳዊ አንጻር የሚነግረን እንግዲህ ፍቅርን ነው። እርስ በርስ እንዲሁም ወደ ኋላ እየሄዱ ከመወነጃጀል ፍቅርን አጀንዳ በማድረግ ችግራችንን እንፍታ ነው የሚለው። ይህና ለማድረግ ደግሞ ያለብንን ዘርፈ ብዙ ችግሮች ይባስ የሚያወሳስብና የምናልመውን እድገት የማያመጣ ነው። ይህን ለመስራት ጊዜው አይደለም፣ ያለፈበት ነው፣ አሰልቺ ነው በማለት በሮች መዘጋት እንደማይገባቸው ተከታታዩን ስንኞች እንካችሁ ብሎናል። ሰው ለመውደድ ካልኩኝ ደከመኝ፣ ያኔ ገና ውስጤን አመመኝ። በስለ ፍቅርም ሆነ በጥቁር ሰው ሙዚቃዎች ውስጥ ደጋግሞ ድምጽ ኦልተርኔሽን የተሰኘውን ዘይቤ ጎልቶ መታየቱን መጥቀስ ይኖርበታል። ባልቻ ሆሆ ሳልልዋይ አመመኝ የሚሉ ቃላቶች ተደጋግሞ ይሰማሉ። ድግግሞሹ ያለ ምክንያት ቢገባ ኖሮ የግጥሙን ውበትና መልእክት ያፈዘው ነበር። ነገር ግን ቀረርቶ የውጊያው ማቀጣጠያ ሳልል ዋይ የዘመቻው ምላሽ አመመኝ፣ ህዝቡም ሆነ ሀገሪቱ አሁን ያሉበት ሁኔታ ምናልባት ነገም ፍቅር ከጠፋ ከህመሙ ማገገም ያለመቻልን የሚጠቁሙ ቁልፍ ቃላቶች ሆነው እናገኛቸዋለን። አድማጮቻችን ይቅርታን ጠይቃለን። እሺ የዚጋ የኢንተርኔት ችግር በመግጠሙ ተከታታይ የሆኑ ነገሮችን አብሮ ለማቅረብ ተቸግረናል። ወደ ጽሁፉ እናመራለን። ፍቅር ቀመስ ሙዚቃዎች ደስ የሚል ስቃይ። ቴዲ ህልም አይደገምምና ጸባየ ሰናይ በገራገር አይን ካየናቸው የፍቅር ይዘታዎቹ ከፍ ያለ ይመስላል። ምልክታችንን ጠለቅ የሚል ከሆነ ግን ሌላ ምላሽ ልናገኝ እንችላለን። ለምሳሌ ደስ የሚል ስቃይ በተባለው ዘፈን ውስጥ ስለ ሰው የሚያነሳው ስንኝ አንድ ቦታ ብቻ ነው የሚገኘው። ምን ይዞ ነው ለመንገዱ እንዲህ አርቆ ሰው መውደዱ? በዚህ ምክንያት የዘፈኑ ጭብጥ ፍቅር ነው ይባል ይሆናል። ይሁን እንጂ ይህ ዘፈን የእናት ወይም የሀገር ፍቅርን የማይወክልበት ምክንያት አይኖርም። ሰው በሰውኛ ዘቤ ተወክሎም ሀገርን ሊወክል ይችላልና ዞሮ ዞሮ የፍቅሩ ግለት ከፍተኛ መሆኑን እንመለከታለን። ገጣሚው የፍቅሩን ግለት ለመለካት የሚያስችል ቃላት እንደሌለው ፍቅር እንደ ኩፍኝ ወጥቶ የማያልቅ መሆኑን ተመልክቶታል። ሙዚቃው የያዘው ሀሳብ በጥልቅ ስንኞች የጠነከረ ነው። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ይህን ሐሳብ ለማፍታታት ሰፊ ተመስጦ ወይም ቁዘማ ሳይስፈልግ አይቀርም። ህልም አይደገምም በሚለው ሙዚቃ ፍቅርን በእኑ ዓለም ደፍሮ ለማሸነፍ ለሚቸገሩ አፍቃሪያን የተሰጠ ገዘ በረከት ይመስላል። በርግጥ ፍቅርን በሙሉ አይነ ለማየት የማይደፍሩ ብዙ ምስኪኖች ጋሻ የሚያደርጉት ደብዳቤን ህልምና አማላጆችን ነው። የቴዲ ህልምም አይደገምም። ከሄለን በርሄ የህልሜ ጓደኛ ትመጣለህ ዛሬ በጊዜ ለተኛ ከተሰኘው ሙዚቃ ብዙም የማይራራቅ ሆኖ ነው ያገኘሁት። ጸባይ ሰናይ ምርጥ ውበት ብቻ ሳይሆን የሚደነቅ ጸባይ የተላበሰች ሴት የተገለጸባት ሙዚቃ ነው። ከዛ በፊት ግን ይሄኛውን ሙዚቃ እንድታዳምጡ እንጋብዛችኋለን። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ሰው እየደጋገመኝ ብወድሽ ብወድሽ አልሰለችሃለኝ። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ሰው እየደጋገመኝ ብወድሽ ብወድሽ አልሰለችሃለኝ። ብናገር ማሳለኛል ፍቅር አቅም ከልክሎኛል ግን እኔ ደጋግመኝ ደጋግመኝ ስንቴ ወጥቶ ስንቴ አክብኝ ልቤ ደጉ ልቤ ገቡ የሰነጠው ከባቡሩ ምን ይዞ ነው ለመንገድ ጸባዬ ሰናይ ምርጥ ውበት ብቻ ሳይሆን የሚደነቅ ጸባይ የተላበሰች ሴት የተገለጸበት ሙዚቃ ነው። ቴዲ ምርጥ ውበትና ጸባይን እንድንቀበል ያደረገው የግጥሞቹ ሐሳብ በንጽጽርና ተምሳሌነት ዘይቤ ጎልተው እንዲወጡ በማድረግ ነው። ውበቷ ከገሊላ ቁንጅና ጋር ተወዳድሯል። ንጉስ ሰለሞንን ያንበረከከች ንግስት ሳባና ጁልየስ ቄሳርን ማርካ አንቶኒን ያብረከረከቹ የግብጿ ንቅስት ክሊዮፓትራ ቴዲ ለስላት ቆንጆ ምን ያህል ግዙፍ የተጽኖ ጥላ እንደፈጠሩ መመልከት ይቻላል። አየን ጀምበር ወዳለም አጎንብሳ ያይንሽን ብሌን ውሃ ለብሳ ገጥሞሽ የሳባ መጎስ የክሊዮፓትራ አምረሽ ትታይ ጀመር በራስሽ ተራ። ተስፋ ጠሪ ሙዚቃዎቹ ባሻውና ኃይሌ ለዚህ ምድብ የሚስማሙ ይመስላሉ። ባሻው በኑሮ ውድነት ተስፋ ለቆረጡ፣ በስራ ማጣት ተስፋ ላጡ፣ በመልካም አስተዳደር እጦት ለተንገላቱ፣ በስራ አለመርካት ለሚጨነቁ፣ በሀገር ናፍቆትና ፍቅር ለሚፈሰለሰሉ ሁሉ መድህን መስሎ ታይቶኛል። ቢከፋም ቢለማም ያለም ኑሮህ ምን ባይቀና ሁን አንተ ጤና ቸራስብበት በሰጠህ እድሜ አይዞህ ወንድሜ። በርግጥም በባህላችን ትልቁ ምርቃት እድሜና ጤና ይስጥህ የሚለው ነው። ሁለቱ ካሉ ወልዶ መሳም ዘርቶ መቃም ይቻላል። ወጣቱ ቴዲ እንደ ሽማግሌ ጭራና ከዘራ ይዞ አይዟችሁ ብሎ ሲያጽናና ደምቆ ይታያል። ነገ የፈለጉበት ቦታ ለመድረስ ለዛሬ መስጠት የሚገባውን ክብር የሚገልጽበት ሐሳብ የረቀቀ ነው። አመት ያህል ቀን እየዞረ ዛሬም ራሱ ነገ ነበረ። የጊዜ ሚዛን አይላወስም። ዛሬን የሌለ ለነገ አይደርስም። ዛሬ ራሱ ነገ ነበር የሚለው ትንቢት አመልካች ሐሳብ ብዙዎቻችንን ከመናውቀው በሄል 360 ዲግሪ ተጠማዞ ቁጭ ያለ ነው። ምክንያቱም ትናንት ነበር ብለን ነው የምናስበው። ግን የቀኑ ዑደትንና መልክን በጥሞና ስናስብ አባባሉ ባይባል እንጂ ልክ እንደሆነ እንረዳለን። እናም በአንድ በኩል ያጽናና፣ በሌላ በኩል ነገን ሳይሆን ዛሬን ጠንክረን እንድንሰራበት፣ አስፈላጊ ከሆነ ጠንክረን መብቶቻችንን እንድናስረክብበት ያሳስበናል። ኃይል ከመልእክት አንጻር የባሻው ቀጣይ ክፍል ነው የሚመስለው። አስቸጋሪ ሁኔታዎች ቢኖሩም አይዞን ቀላል ይሆናል እያለ ነው የሚያጽናናን። ሆኖ ያገላለጹ ዘዴ የተለያየ ነው። ቴዲ ፈጣሪ ለሰው ልጆች ፍቅር ሲል የደረሰበትን ጥቃት ገና በመክፈቻው በምሳሌነት ማሳየት የፈለገ ይመስላል። ዳገት ላይ አትዛል ጉልበቴ፣ የተራራው ጫፍ ፍቅርና ትርስቴ፣ ቀላል ይሆናል ቀና አርገኝ ጽናቴ። እነዚህ ስንኞቹ ፈጣሪ መስቀሉን ተሸክሞ ወደ ቀራኒዮ ተራራ ያደረገውን ከባድና ፈታኝ ጉዞ የሚወክሉ ናቸው። የተራራው ጫፍ ከሸክም ያረፈበት ብቻ ሳይሆን ለፍቅር ሲል ነፍሱን ያጣበት ቦታ ነው። በጎኑ የተሰቀሉት ሁለት ሌቦች ባሳዩት ምግባር አንዱ ለገነት ሌላው ለወድቀት ተዳርገዋል። ገነት የገባው ሰው ጽናት ላላቸው ሁሉ ፍርሚያ ውጤት ማሳያ ሆኖ የተወከለ ነው። ከፈጣሪ እልፈት በኋላ ሰማይና ምድር ባስደንጋጭ ትዕይንት ተመሰቃቅላ ነበር። በዚህ ኃጢያተኞች ሳይቀሩ ዓለም ያከተመላት መስሏቸው ነበር። ደመና ሲያይ መስሎት የጨለመ አለቂል ሰው ሁሉ ማከተመ ይለዋል ቴዲ ይህን ሐሳብ ለማጠናከር። ሆኖ ፈጣሪ መሐሪ ነውና ሌላ አዲስ ቀን ሌላ አዲስ ሂዳን አስተዋውቋል። እና በፖለቲከኞች ፍላጎት ሳይሆን ፈጣሪ ያለ እለት ሁሉም ነገር ቀላል እንደሚሆንም አብራርቷል። ይህ ግጥም በዚህ መልኩ ተፍታቶ ተገለጸ እንጂ ከሚገባው በላይ በማጠሩ ሐሳቡን በአግባቡ የገለጸ አይደለም። ነገሮች ቀላል የሚሆኑበት አማላካች ማብራሪያዎች አልገቡበትም። የጸጋዬ ገብረ መድኅንን ግጥም ጉልበት የሆነው ዘንድ ተፈልጎ ነው መሰለኝ በድምጽ ቢገባ በዘፈኑ ሐሳብ በግጥሙ መልእክት መካከል ሊነገር የሚያስቸግር ክፍተት ይታያል። ይህን ክፍተት በቴዲ ሐሳብ ግልጽ ብባል ደስ የሚል ስቃይ የሚለውን ዘፈን ውስጥ የመጀመሪያውን አንቀጾች ባስረጅነት እጠቅሳለሁ። ከሚገባሽ በታች ከምችለው በላይ የሚለውን ቃል እኔ ይህ ቃል መሃሉ እንደ ሸንበቆ ክፍት ነው የሚመስለኝ። ፖለቲካ ቀመስ ሙዚቃዎቹ ፊዮሪና በዜማም ሆነ በግጥም ውበት የደመቀ ሙዚቃ ነው። ፊዮሪና በዋና ፍቅርን ፊዮሪና በተሳሳቢው አስመራን ለመጫው ግልጽ ነው። ቴዲ ለኤርትራ ያለው ፍቅር የተነከረ ነው። ከዚህ በፊት ዳህላክ በሚለው ስራው የሁለት ወንድማማች ሀገሮች መለያየትና ይህም ያስከተለውን ስነልቦናዊ ቀውስ በተሳካ መልኩ መግለጹ ይታወቃል። በዚህም ስራው የሁለት ሀገራት መለያየት ውስጡ ያለውን የፍቅር እሳተ ጎመራ ለጊዜው አዳፈነው እንጂ ፈንድቶ ከመውጣት የማያግድ መሆኑን አብራርቷል። ጋራው ቢከልለን ያ ተራራ አቶጭም ካሳቤ ጓል አስመራ በማለት እንደ ሌሎች ስራዎች ሁሉ እዚህም ውስጥ ፍቅርና ተስፋ የሐሳቡ ምርኩዝ ሆነው ይታያሉ። ብሩህ ቀን መጥቶ ፍሪዮኔንም ሆነ አስመራን እንደሚመለከት ተስፋ ያደርጋል። ዘመን አልፎ ዘመን እስኪታደስ ቀን ቢመስልም የማይደርስ በፍቅር ሲቃና መሰረቱ ደሞ እንዳዲስ አንድ ይሆናል ቤቱ። በርግጥም የጀርመን፣ ጣሊያን፣ ቻይና፣ ቬትናም፣ የመን ወዘተ ሀገሮች የሁደት ታሪኮች መነሻ የሆኑትን ይሆናል። ቴዲ አፍሮን በአጠቃላይ ስቴድ ኦ አፍሪካ፣ ጨዋታሽና ህልም አይደገምም የሚሉ ስራዎቹ ከሌሎቹ አንጻር ሲታዩ ያልታሹ ይመስላሉ። በአንዳንድ ሙዚቃዎች ውስጥ የሐሳብ መመሳሰል ይታያል። በድምሩ ሲታይ ግን የቴዲ ስራዎች ባነሱት ሐሳብ፣ በቴክኒክ፣ በጆሮ ገብነታቸው ዛሬም ልዩነት የፈጠሩ ናቸው። በዚህ አልበሙ ስለ ፍቅር፣ ታሪክ፣ ተስፋ፣ ማንነት፣ ውህደት ዘፍኗል። ያቀነቀነው ጥሩ ዜማን ከሚስብ የዘይቤ ቀለም ጋር በማዋሃድ ነው። የነገረን ደግሞ ፍቅር እንዲኖረን ተስፋ እንዳንቆርጥ ስለ አንድነት እንድናስብና በእጃችን የሚገኘውን ዛሬም በአግባቡ እንድንጠቀምበት ነው። Jesus, the palace, the palace, the palace, the palace.